ባሻ ሸሪፍ ወንድማችን ባሻ ሸሪፍ እየሰማኸኝ ነው? ወንድማችን ባሻ ሸሪፍ ይሰማሃል ወይስ የለህም? እዛ እንደ ካውያ የምትተኮስበት ከሆነ እንደገና ደግሞ ጀሃነም የምትገባበት ከሆነ በዱንያም በሰይፍ የምትቆረጥበት ከሆነ እስቲ በደንብ መስፋት ያስፈልጋል። እሺ እንቀጥልና ምን ይላል? መታ ተጂቡ ዘካ ወተልዘም ዘካት የሚወጅብብህ መቼ ነው? ይህን ብለን እንቀጥል። ተጂቡ አላ ኩል ሙስሊምን ኢዛ መለከ ኒሳበን ሚልከን ታመን ፋሪቀን ሚን ደይን ወሚን ልሓጃት ልአስልያ። ኸላስ ዘካት የሚወጅብበት ወንድም ሴትም ሁሉ መቼ ነው አሉ? አንደኛ እስላም መሆን አለብህ፣ ሁለተኛ ገንዘቡ በእጅህ መሆን አለበት። ገንዘቡ ጠቅላላ ይብዛ ወይም ጥቂት ይሆን በእጅህ ስትይዘው ብቻ ነው። ከዛ በኋላ ፋሪቀን ሚን ደይን ያኒ አንተ እዳ እንዲኖርብህ አያስፈልግም። እዳ ካለህ መጀመሪያ እዳው ትከፍላል። ለምሳሌ 20 ሺህ ብር አለህ እንበል፣ 3 ሺህ ብር እዳ አለህ። ሂድና እዳውን ትከፍላለህ። ስንት ይቀራል ገንዘቡ? 17000። ዘካቱ ከ17000 እንትን ይላል። ስለዚህ መጀመሪያ እዳ ትከፍላለህ አሉ። طيب ومن الحاجات الاصليه በጣም በጣም አስፈላጊ የሆኑ ነገሮች ደግሞ እነሱን ማሟላት አለብህ። እንዴት መሰለ? ለምሳሌ ቤት ያኒ ልብ በሉ እዚህ ላይ ስተት እንዳትረዱት ቤት ጥለህ ዘካት አውጣ አንልህም። መጀመሪያ ያኒ የምትኖሩበት ቤት እንዲኖርህ ያስፈልጋል። ልብ በሉ ያኒ ቤት ግዙ ካልገዛችሁ ዘካት የለም ማለት አይደለም። እኛ በሳውዲ አረቢያ የሁሉ አመት በክራይ ነው የምንቀመጠው፣ ላኪን ዘካት አናወጣም ማለት አይደለም። ስለዚህ ምን ማለታቸው ነው ዑለማዎቹ? አንተ የምትኖርበት ቤት የለህም፣ ካጎትህ ቤት ነው የምትኖረው፣ ከአክስትህ ነው፣ ከኡትህ ነው፣ ወይም ከአማችህ ነው እንደዚህ የምትኖረው። ውጣና የቤት ክራይ ተከራይተህ መኖር ከጀመርክ የቀረው ገንዘብ ነው ዘካት የሚወጣው። طيب حتى قالوا وكتب العلم انت طالب العلم نه ተማሪነህ ወይም ሼክ ነህ አስተማሪ ነህ ላንተ የሚያስፈልጉ መጻሕፍት በሙሉ ገዝተህ ስታበቃ ከዛ የቀረ ገንዘብ ነው ያኒ ዘካት የሚወጣበት ይላል። طيب وآلات الصناعة ما شاء الله يسلمناكو والله እንዴት የተወ ነገር የለም። አንተ ልብስ ሰፊ ነህ አይደለም? እሺ ልብስ ሰፊው ያው ማሽኑ የሌለህ ከሆነ መጀመሪያ እሱን ግዛና የቀረ ገንዘብ ካለው ነው እንጂ አንተ ተቀጥረህ እየሰራ ያኒ መኪና ልብስ ሰፊ መኪና ለመግዛት እየቻልክ ያኒ ዘካት ላውጣው አትበል። መጀመሪያ የምትሰራበት ማሽን መግዛት አለብህ ያሉ። طيب واثاث المنزل سبحان الله ቤት ተከራይተሃል 10 ሺህ ብር ከእጅህ አለ ላ ይህም ዘካት አይወጣበትም። መጀመሪያ ሳሎን ማድ ቤት ምናምን የቤት ቆሳቁስ በሙሉ ከገዛ በኋላ የተቀረው ነው ዘካት የሚወጣበት። طيب وآلات الحرب ለምሳሌ አንተ ሁሉ ጊዜ በጦርነት የምትሄድ ከሆነ ጂሃድ ፊ ሰቢልላህ ሰይፍ እንዲኖር ያስፈልጋል፣ ጎራዴ እንዲኖር ያስፈልጋል፣ ጦር ተወርዋሪ እና ዋልታ በልብ በደረት የምታደርገው በራስ የምታደርገው በብረት የተሰራ ወደ ጦር የምትሄድበት ጠቅላላ የንትኑ የጦርነት እና የውጊያ መሳሪያ ትገዛለህ። ከዛ የቀረ ነው እንትን የሚሆነው። طيب والمراد بالدين هو دين الله كالزكاة ودين العباد ولو كان مؤجلا. ስለዚህ አንተ ለምሳሌ ዘካት ያላወጣህበት ገንዘብ አለ፣ ልብ በሉ 30 ሺህ ብር አለ። እሺ ይህ 30 ሺህ ብር ዘካት ያላወጣህላህ ነው። ሁለተኛ እዳም አለ። እሺ የሰው እዳ አለ እና ምን ታደርጋለህ? ዘካት ታወጥበትና እንደገና እዳው ትከፍልና የተቀረው ገንዘብ አስቀምጠው አመት ሲሞላው ዘካት ያወጣህ በየአመቱ ትሄዳለህ ማለት ነው። አልሙሂም እዳ ያለው ሰው መጀመሪያ እዳው ይክፈል፣ ከዛ ዘካት ይወጅበታል። ግልጽ ነው ወንድሞች? እሺ ግልጽ ነው አይደለም? طيب ከዛ ቀጥሎ قضايا هامة بتقام سلا زكاة أسفل لقنا موك ألب بالنقر عندان دنقلت استي. يقول الصبي هتس عن أهون يتولده ويم هلا سوست عمت يدرقه الذي لم يبلغ الحلم أكما أدام يدرسه هتس عن لمثالي كباتو يورسو غنزب لنور الشلال كناتو يورسو غنزب لنور الشلال. طيب هل يجب أن يخرج وليه الزكاة أم لا؟ السنة ميسادك أقوتونو واندمونو يهتسانو غنزب عليه سلازي كغنزبو الزكاة وتأبتال ويس أكما أدامس كمي درسنو من تأبكو علماء تشوبة هولا تكفلو أهون بفكه واندموش بفكه بتقام طروع علمي هونو من دنو ميارقو تاكال لمسالي أبو حنيفة اندزيها لي الشافعية اندزيها لي مالكية اندزيها لو أحمد بن حنبل دمو تنش ليتي لو هاسابا لو ندقنا شافعي دمو بزي عينتنو كمالت هزبو يهنقر أي قبات شوهم هزبو أي قباهم يهنقر عندنا دعالمو شارلو يقر مال أبو حنيفة اندزيها لي شافعي اندزيها لي انتنو أحمد بن حنبل تنش خلافا لو ندقنا مالكية دمو اندزيها لو بله تهدنا هزبو بمدربادات على رقة تهدالي من استفادوا انغري حزبو من تتقمي يتتقمو لنغراج ابو حنيفه اندزي عليه شافعي اندزي عليه مالكي اندزي عليه ينو يوسدو يا حكم نغرو نغرن يعني تككلنياو مندنو سلازي تككلنياو ارجح الاقوال يلوت العلماء ويم لهق يزنبل نغر ويم بزو يا نبياتين حديثنا قران ماسرجا يالو يهنو بله استمر انجي أبو حنيفة عند زيالة شافعي عند زيالة شافعي عند زيالة ينقر إن كان تراسو علماء تشوني بتبت أنتنو علماء تشو راسو خلاف سلا درجو تعلم قلي على يميلو لا تراسو عند زي هاي بالهم على كل حال هون يهز أن ويم يلج أكما الدم على درس جنزب زكاة وتبت أي وتبتم علماء تشو بهولة تكفلو تككلن يوجن يوتبتال أو أنت كذا كلنا يوت أبتال سلاشو أنو ما تقولي كراكرين في اللقال يشيلان أبو حنيفة كون زيالو شافعي أو لكنو كبزوت أنا تبوها لاجن تكذا كلنا ونا بزوم أسرجالو يهتس أن نجر زكاة وجب بتال يا أنتنو يا إبد سو زكاة وجب بتال نعم مكنياتهم إني جنزبنا من نايونجي سويو النايم نعم إيشي كذا كتلو من ملك نصابا أقول لك شو نصاب إسكندر سيال قبوا عليه نصاب مالت يتوسّن جنزب مالتنا لمثال ورق 85 جرام سيدرس سنتيج الرسال بن لمثال عشر شي ريال إيج الرسال عشر شي متبالو نجارهن يزكاة أرانج أرامي وتأبت جنزب 10 شي نقول نلعلم لمن مكناتهم سمنت الشيء 85 جرام يعني سنحسبه بمتو 3 ريال وين بمتو 5 ريال 10 شيء قيمة علىنا أهون ترى جنزب كله دولار نو يورو نو يو إن كورونا نو وين ريال نو 10 شيء سيدرس تاوت عليه يعني يورك أنتسي هون يورك واقع سيدرس يه من بلال نصاب أراو درسنا زكاة وجبة اللالن سلازي من لالو من ملك نصابا زكاة يوم وجبت جنزب كدرس عليه وجبت فيه الزكاة وكان عليه دين عاجل أو آجل ويريد سداده فإن له أن يسدد دينه وما بقي إن بلغ نصابا زكى منه إذا اللو مجمرة إذا وكفله كذا لتكرو عند أمت كتكمت زكاة يوم قليلا. طيب يقول النبي صلى الله عليه وسلم إنما تجب على الأغنياء لحديث لا صدقة إلا عن ظهر غنى عند سوكو حفتام كهوني أهون دقل لسكوت يعني بتقام أسفل لقي هونو لهيوة يمي هون نقر سينورو كزاي بلت سينورو زكاة يمي هوت أهن العلم إشي كزاي كتلنا لا زكاة في المال الموقوف ما شاء الله يهم تلك تمرتنو زكاة الموقوف زكاة يلوم انديت يعني إذا كان موقوفا على جهة عامة مثل الفقراء والمساجد والمدارس لمثاله قبيلة سلطية بنوروي يميقنيو لب بلو بنوروي يميقنيو يسلطية قبيلة سلسة أمس سوشناتشو تسبع السبو لمثاله نملاتشو تسبع السبونا بيورو يعني هيا كورونا ويم هيا دولار يواتو يسبع السبالو لمن دنو بلن سنتيك أتشو يه ودا أغرا أتشني ألو دخو أتشنا أكالا سنكول لن سنو إلال للو أتشنمو إشي إيغنزمي مكما أتشو مسجد لما سريانو إلالو للو أتشنمو إيهن غنزمي نسبة سبو إيهي بغت أراتشن وها سلاليلي سوست أرات وها نكوفرنو إلال ينزيه إيهن غنزم أسر أمت بك أمتهم زكاة أيوت أبتهم لمن بمسرته يدهانا يقل سبع دلم لمسجد لفقير وهما ومسك ما كفرع لعلماء وشو لانتن تبلو يتسبع سلسل هنا يه زكاة يلبتم أوكي طيب كذب هلا لا نعم يقول كل مال غير الزرع من نينيوم جنزب يعني مريت يا بك على شو نقدر كله هنا عند دولار عند جنزب طري جنزب يورو ويم ورك ويم بر مداب دزي هون بمولو عند من دون موتابت هولت point two كان كهندرد كمتو هولت تكل نومي موتابت يعني هولت شو تكل شو هذا لب يا لو كان غير زكاة هيوتاب مرتنو كمتو من دون موتاو هولت تكل دولار كما تو دولار مالتنو كشي هاي أمس دولار يوت أبتال مالتنو الشي لكن زرع كهوني زرع مالت عند سندية عند تأيف عند فرافري عند زي عند زي مريتي ميابك لونا قرقن عند زي هاد اللم عند أسرنيا ميوت أبتال لي قماش أسرنيا ميوت أبتال لي إيه ليلة قدينو سلزي ربع العشر ويمولد تقول كما تو يمن لو لقنزب بيتشانو الشي كذب هلا إذا كمل النصاب في أول الحول ينبدم تكتاتلون مكنياتهم هلاتشن يمينة كان قرنو إذا كمل النصاب في أول الحول لمثالي بزيه أمت أمسا شبر الله ويم سلاسا شبر الله سلاسا شبر انقدي زكاة وتعبت البزوغ انزبنو طيب مثلا جنوري نبل عند جنوري ثلاثة شبر الله الشي ثم هون هي زكاة وتعبتال أو يزو وتعبتال ما كانوا قنيم وتعبت ثلاثة شبر سلة الرسالة لهم عند أمت مكة أمت ألبت كان دعمت بهالان وزكاة وتعبت طيب ثم نقص أثناء السنة عند أمت سايدرس هاشي أو تشونا أسر شي بتشا كري أسر شي لمسالة زكاة وتعبت من نبل من نرجلن بمهكلن يوم أمت سنتك أنسه ثم كملا عندنا أمتو سيجرس عندنا ثلاثة شي درسه طيب فلما جاء انتهاء الحول كان كاملا فإن الزكاة زلاي بتيا كمل كلاس لأقربه أبو أنيس قال له أبو أنيس قال له هي سمعينه أبو أنيس إيش؟ أبو أنيس كان يجا هنا، إنجدي. من دونهم لو أنتم تقلت سؤال هي. لمثال زكاة يميبت أبت بدولار نبل، بدولار أمس شي دولار سيدر سنو. أوكي؟ أهون جانوري 2012 يعني أهون 2012 جانوري أمس شي دولار اللين. زكاة يوت أبتال نعم، جن أهون أدلم. عمتو سيدرسنو يتقوازن جنوري فبريوري مارش أبريل جون سيبال عنده لتشيء كأنس كبت أهون زكاة ما يوتقبت جنزب كأرسنت سوسشي عندنا ماي جون جولاي أغسط سبتمبر أكتوبر نوفمبر ديسمبر سيدرس عمتو سيهون ينبربت أمسشي دولار أمرنا لك أمسشي دولار هونوال አሁን ዘካት አወጣበታለሁ ወይ? የነው ጥያቄው። አቡ አኒስ ማይኩሰድና አሁን ያልኩት ነገር በዛ በተጣራ በአማርኛ ማርኛ አርገህ ገለጸላቸው። የኔ ትንሽ እንትን ነው። እሺ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማችኋል? ይሰማል። ማሻአላህ ኡስታዝና ሐቢቡና የከኔ አማርኛ እርሶ ወላሂ ማሻአላህ። እኔ እርሶን ማዳመጥ ከጀመርኩ ተቅሪበን 20 ዓመት ይኖረኛል። ገና ሲጀምሩ እንዴት እንደነበሩ አሁን ማሻአላህ ትልቅ ትልቅ ለውጥ ነው ያለው። ሰውየው እንበልና በዶላር 5000 ብር ነው ዘካ የሚወጅበዋልና በጃንዋሪ 2012 ላይ 5000 ብር አለው። እየቆጠረ ሲሄድ ወደ ጁን ሲደርስ 6ኛው ወር ሲደርስ አንድ ሀጃ ተፈጠረ፣ መኪና ተሰበረ እንበል የሆነ ነገር 2000 አነሳበትና አሁን እንግዲህ 3000 ቀረ። እስከ ዲሰምበር አካባቢ ድረስ ያው በ3000 ያው አቀል ሚነ ኒሳብ ነው። ከዛ ሲደርስ ዲሰምበር አካባቢ ሲደርስ ሞላው መልሶ ያው 2000 መጣ 5000 ሆነ። አሁን በዚህ ላይ እንግዲህ ያው ጃንዋሪ ሲገባ አመት ሊሆን ነው፣ ዲሰምበር ሲያልቅ አመት ሊሆን ስለሆነ ዘካ ይወጣበታል ወይ ነው በጥያቄ መልስ። መልሱን ልመልስ ኡስታዝ ወይስ እዚህ ነው መቆም ያለብኝ? መልሱ መልስ ከሆነ አንድ አንስትኝ ኡስታዝ መልስ። እሺ ኦኬ፣ ይህ ነው እንግዲህ ኢንሻላህ። ባረከላሁ ፊክ ማይክ ፍሪ። እሺ ይህ ነው እንግዲህ 5000 በጃንዋሪ የጀመረው በዲሰምበር 5000 ሆነው፣ ግን በመሐከል ግን ተቀንሶ ነበር ወደ 3000 ወርዶ ነበር። ጥያቄው አሁን ምንድን ነው? የ5000 አሁን ዘካት እናወጣለን ወይስ በመሐከል ተቋርጦ ስለነበር ከዛ ከተቋረጠበት ጊዜ ለምሳሌ ጁን 3000 ወደ ሺ ወርዶ ነበር፣ ከጁን ጀምረን ነው አሁን አሊፍ ብለን ባእ ብለን እስከ 5000 እስከሚደርስ ድረስ እንሄድና ዲሰምበር ሲደርስ 5000 ስለደረሰ ዘካት አይወጅብበትን እንላለን፣ ምክንያቱም አመት ስላልሆነው ነው የምንለው? ወይስ ከመጀመሪያ የነበረው 5000 በመሐከል ቢጎድልም ቢቀነስም ቢጨምርም ቢቀነስም ቢጨምርም መጨረሻ ዲሰምበር 5000 ከሞላ ማውጣት አለብን እንላለን? ሁለት ነገር ነው ያለው። እሺ እሺ፣ እስቲ ላንብብ ከመጽሐፉ። የቁል ካነ ካሚል ፈኢነ ዘካተ ተጅብ ከጃንዋሪ ጀምሮ እስከ ጁን 5000 ነበርና ጁን ሲደርስ ቀነሰ 3000 ብር ብቻ 3 ዶላር ብቻ ቀረ። አሁን ጁላይ ስንል እየጨመረ ሄደና 5000 ዶላር ገባ ዲሰምበር። እሺ ዑለማዎቹ ምን አሉ? فإن الزكاة تجب في نهاية ذلك الحول عند الأحناف والمالكية. أحناف النا مالكية من بالو مذهب ያኒ በመንገድ የተቋረጠበት የቀነሰበት የጨመረበት ግድ የለም። ይህን ዘወር ብለን አናየውም። 5000 ዶላር ስለጀመረ ዲሰምበር ሲሆን 5000 ዶላር ስላለ ሁሉ ነገር ረስተን የ5000 ዶላር ዘካት እናወጣለን አሉ። أما الشافعية والحنابلة فقالوا إذا كمل النصاب أول العام ثم نقص في أي وقت منه ثم كمل اعتبر ابتداء العام من حيث كمل في المرة الثانية ويلغى الاكتمال الأول. نزيد مهورة مذهب منالو لا كديسم كجنور جمرو اسك جونكو 5000 دولار نبر إنيا من تبقوا ينبر نو اسك ديسمبر 5000 እንዲቀር እንደዚህ ብሎ እንዲቆይ አመቱን ሊሞላው ነው የሚቆየው። ላኪን ጁን መጣና 2000 ዶላር እህቴ ወይም ልጄ ስላስፈለጋት 2000 ዶላር ወሰደች። ስንት ቀረ? 3000። ስለዚህ አሁን ከጁን ጀምረን ነው የምንቆጥረው እንጂ ከጁን ከጀመር መቼ ሆነ አመቱ? ዲሰምበር አይደለም። ጁን፣ ጁላይ፣ ኦገስት፣ ሰፕተምበር፣ ኦክቶበር፣ ኖቨምበር፣ ዲሰምበር 7 ወር ማለት ነው። እንቀጥላለን። እንደገና ጃንዋሪ ፌብሩዋሪ ማርች አፕሪል ሲሆን አመቱ ሆኗል ማለት ነው ለምን ነው አፕሪል ሲሆን አመቱ የሚሆነው ምክንያቱም ከጁን ስለጀመርን ለምን ከጁን ጀመርን ምክንያቱም እዛ ጊዜ ተቀንሶ ስለነበር ወደ 3000 ስለወረደ ከዛ ጀመረን ነው የምንቆጥረው እንጂ ከመጀመሪያ አይደለም اذن المذاهب الاربعه بهولت تكافلوا ሁለት ቱም መذهب مناሉ لا ከመጀመሪያ ጀምሮ እስከ ዲሰምበር والله بيቀነስም እንትን እኛ ምናየው የመጀመሪያው 5000 ዶላርና የመጨረሻ ዲሰምበር 5000 ዶላር خلاص ተውጣለን ሌሎች ደግሞ مناሉ لا አከለ የተቀነሰው አናስበው ማሉ እሺ እሺ እስቲ እንቀጥልና ንብብ أما الشافعية والحنابلة فقالوا إذا كمل النصاب أول العام يعني جنوري ثم نقص في أي وقت منه ثم كمل اعتبر ابتداء العام من حيث كمل في المرة الثانية ويلغى الاكتمال الأول فعندهما يشترط كمال النصاب في كل العام لا في أوله وآخره فقط تمام؟ جن أهون ما أنهم يسترق أن የሚያስተርቀን እንግዲህ ዑለማዎች ናቸው ምን አሉ ዑለማዎቹ ከዑለማዎቹ خلاف ለመውጣት ከፈለክ አሉ አሁን እንግዲህ አይታችኋል አራት መذهب الحنابلة والشافعية شفتم الاحناف والمالكية ምን አሉ አንድ ነገር አሉ المالكية والحنابلة ደግሞ ሌላ ነገር አሉ ከነዚህ خلاف ለመውጣት ከተፈለገ انت በመሐከል የተቋረጠው ነገር አታስበው خلاص جنوري 5000 دولار نبر ديسمبر سيون 5000 دولار عليه قطع زكاه توطابت انجي بمحكل تقارطو نبر بله اندغنا جنوري فبراير مارش ابريل بله 5 غور مچمرو اياسفلغم مكنياتهم خلاف سلاله كل غزي يخير بخلاف نجر خلاف لموطات كتفلغه جنزبه تنش چمرو بيطفام ايطفام انا ديسمبر سيون زكاة أو طابت والله ما أدري الله يرحمه يقبّاو يهنقر قبطوا أتشوال إن شاء الله جنوري يتكمت أو قنزب ديسمبر أو طالت بك أباتشرو باند عرفت نقر جنوري يتكمت أو أمس شي دولار بديسمبر سيهون عمتو سيش أرس زكاة أو طابت بمحكلو بيكالنس بيش أمرم يهنو الشي نكتل سي يقول إذا أبدل النصاب بغير جنسه كان اشترى بالذهب او بالفضه ماشيه يدهم بتعب يعلم ما خلاف يا لونه مندنو لمثاله 10000 دولار نبرني متي جنوري اشي 10000 دولار تقمطو اقتلاله جنوري فبراير مارش ابريل سيدرس ولت بري جزهوبت سنت قري لمثاله بهلت ب 2000 دولار ولت بري ويم 10 بري جزهو سنت قرو غنزبي وندموش 6000 ዶላር ቀርተዋል አይደለም طيب አሁን የ6000 ዶላር ነው ማወጣው ዘካት ወይስ የዛ እንስሳን የሚያስባለው ላ ሁለቱም የተለያዩ ናቸው እዚም خلاف العلماء አለ ምን አደርጋለሁ ጃንዋሪ 10000 ዶላር ነበር አፕሪል ሲመጣ 5 ወይም 6000 ዶላር በሬና ፍየል ገዛሁበት አሁን عمت اسك ديسمبر يمطبقو ينبره فرسه لمن فرسه غنزبو ود انسسا تقيره سلازي مندنو يغنزبو عند عمت مطبق قلبني هون كنيغا تكتاتلو اذا ابدل النصاب بغير جنسه ورق ينبره ود بريوچ تقيره وين بريوچ ينبرو شطه ود ورق قيركاچو نعم كان اشترى بالذهب او بالفضه ماشيا يعني ورق ينبروا يعني ود انسسا جزهبت او حبوبا ويم دومو 30 كنتال طاف جزهبت فان النصاب يسقط الا اذا فعل ذلك فرارا من الزكاه سبحان الله يعني ينبروا عامت متطبق ينبربه اذا يقرطالنا اهون بسم الله بله كابريل جمر عند عامت قطر لمن ምክንያቱም ገንዘቡ 10000 ዶላር የነበረው 6000 ዶላር እንስሳ እህል ቀጠላ ቀጠል እንደዚህ ስለገዛህበት አሁን መልኩ ስለቀየረ ያው 4000 ብቻ ስለቀረ 4000 ከአፕሪል ጀምረህ አንድ አመት ቁጠርና ከዛ በኋላ ያኔ ዘካ ታወጣበታለህ። የነዛ እንስሳ ደግሞ ከአፕሪል ጀምረህ አንድ አመት ቁጠርና እንደገና ያኔ የእንስሳውን ታወጣለህ። ግልጽ ነው? እሺ አቡ አኒስ ማይክ ወሰድና ይሄን ቺንግለጽላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትንሽ ቢዚ ነበርኩ ኡስታዝ፣ ይድገሙልኝ አጠራ አርገው እኔ እንዳልሳሳት ብዬ ነው። ለምሳሌ 10000 ዶላር በጃንዋሪ አለ በባንክ አስቀመጥከው። አሁን ምንድነው የምጠብቀው? እስከ ዲሰምበር አንድ አመት ሊሞላውና የ10000 ዶላር ዘካት ላወጣ ነው የምጠብቀው። ቆንጆ እሺ። ላኪን ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል ሄድኩና አፕሪል ከዚህ 10000 ዶላር በ6000 ዶላር ከብት፣ ፍየል፣ ጤፍ፣ ስንዴ ገዛሁበትና ወደ ሕቡብና ወደ እንስሳ ተቀየረ። አሁን አመቱ ከጃንዋሪ ነው ማስበው ወይስ በአፕሪል ስለፈረሰ ያኒ ከአፕሪል ጀምሬ አንድ ብዬ አንድ አመት ነው የምጠብቀው? እና ምን አሉ ዑለማዎቹ? ላ ፈርሰዋል። ምክንያቱም ጥሬ ገንዘብ የነበረው ወደ እንስሳ፣ ወደ ጥራጥሬ ፍራፍሬ፣ ወደ ስንዴ፣ ወደ በቀሎ ስለተቀየረ አሁን እንደ አዲስ አመት አድርገህ ቀጥልበት። ምክንያቱም ከአፕሪል ቁጠር፣ አሁን ከጃንዋሪ አትቁጠር፣ ከአፕሪል ነው የምትቆጥረው። እና አፕሪል፣ ማርች፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሰፕተምበር፣ ኦክቶበር፣ ኖቨምበር፣ ዲሰምበር 9 ወር አይደለም። እንደገና ጃንዋሪ፣ ፌብሩዋሪ፣ አፕሪል በል። ምክንያቱም አመቱ ከዛ ካቋረጥክበት ነው የሚጀመረው። قال العلماء الا اذا فعل ذلك فرارا فرارا من الزكاة فانه يعامل بضد قصده. عند سو جن ዘካት እንዳያወጣ ብሎ አመቱ ሳይደርስ አንድ ወር ሲቀረው ገንዘቡ ካስጎደለው፣ ለምንድን ነው ያጎደለው? በልቡ ያለው ምንድን ነው? ከዘካቱ እንዲሸሽ። ምክንያቱም አመቱ ከጨረሰ ገንዘቡ ዘካት ይወጣበታል። ሁለት ወር ሲቀረው ገንዘቡ ቀንሶ ወይም በሬ ይገዛበታል ወይም ለልጁ ሀዲያ ይሰጣል ወይም አንድ ነገር። ከዛ በኋላ ከዘካት ለመሸሽ ከሆነ ግን አመቱ ባይሞላውም ቢሞላውም ዘካት አውጣ ብለን እንቀጠዋለን አሉ። خلاص እሺ። ይሄን ነገር ከቀጠል ነው ይሄ ነገር እንግዲህ በጥያቄና መልስ ለሚመጣው ሳምንት እንገልጸዋለን። ሁለተኛ ደግሞ ራሱ ያኒ አውዲዮው በደንብ አርጋችሁ ከስትሰሙ ይገባችኋል። እንቀጥል እስቲ። ان وجبت الزكاه بحولان الحول ولكن المالك لم يتمكن من اداء الزكاه حتى تلف المال وهلك فان الزكاه تسقط عنه. سبحان الله انت جنزبه عمت مولتوتال تمام لكن جنزبو كانت قاسل الليلي ወይም ድሃ ስላላገኘህ ወይም ስላልተመቸህ ዘካት አላወጣህም። በዚህ ጊዜ ሌባ መጣና ገንዘቡ ወሰደው ወይም እሳት አቃጠለው ወይም ጠፋ፣ እዚህ ላይ ምን እንላለን? ዘካት አይወጅብብህም እንላለን። ተመልከቱ እንግዲህ ኢን ወጀበት ዘካ ቢሐወላን አልሐውል፣ አመቱ ከደረሰ ያኒ ዘካት አመቱ ደርሰዋልና ዘካት ይወጅብብሃል። ወላኪን አልማሊክ የገንዘቡ ባለቤት ለም የተመከን ያኒ አልተመቸውም ዘካቱ ለመውጣት ሚን አዳኢ ዘካ ሐታ ተሊፈ አልማል፣ ገንዘቡ ጠፋ። እሳት ነው ያቃጠለው፣ ጎርፍ ነው የወሰደው፣ ሌባ ነው የሰረቀው፣ አልሙሂም ከእጁ ጠፋ ገንዘቡ። ወሀለክ ፈኢነ ዘካ ተስቁጡ አንሁ፣ አሁን ተበድረህ ወይም ከሌላ አምጥተህ ዘካት አውጣ አንለውም። ምክንያቱም جاء قدر سماوي كسماي ورد بلاء جنزبو سلا تفابت. وذلك مثل أن يكون المال لمسالي للشيخو مثل أن يكون المال في بلد أنت بواشنطن دي سي نالله جنزبه جن أدي سابانو يالله، والمالك في بلد آخر بعيد جنزبه بانداغر أنت بريلاغر كاله. أو كان المال في يد إنسان أمانة ወይም ደግሞ አንተ በዋሽንግተን ዲሲ ያለው ገንዘቡ ግን በዋሽንግተን ዲሲ ሆኖ ግን በሌላ ሰው እጅ ነው ያለው አማና ያስቀመጥከው ነው ልብ በሉ ለምሳሌ አንዱ በስቶኮልም ሆኖ በስዊድን ስቶኮልም ይሁንና 30,000 ኮሮና ለአቡ አኒስ አማና ይሰጠዋል አሁን አቡ አኒስ አማናው ይመልሳል አይመልስም አናቀም እዚህ ላይ እንግዲህ ዘካት ለማውጣት አልቻልኩም እና ምን አሉ ገንዘቡ እስከምታገኘው ድረስ ዘካት አይወጣበትም والإنسان غائب وهذا هو الأقوى ناق زكاة أي وجبة بتم لمن لجنزبو التركب كوتم تمام جنزبو بإجاز كم ميجا بعد رس يعني الزكاة أي وجبة بني للا مثال الاستاتشون دمج للا مثال باشا شريف النا إني بان داقرنا يلنو باشا شريف يمت أنا ذاك 10,000 ዶላር አበደረኝ ይለኛል እሺ ብዬ ሰጠዋለሁ ሰጠውታለሁ طيب ابو انيس መጣና 10,000 ብር 10,000 ዶላር አበደረኝ ይለኛል አበደርኩት ስንት ሆኑ 20,000 ዶላር በሁለት ሰው አበደርኳቸውና ከነሱ ጋር አለ አሁን ባሻ ሸርፍ ሲጠይቀው ብድሬ ሲጠይ ስለው በማንኛውም ጊዜ ካሽ አርጎ ይሰጣኛል ይሄን የማቀ ከሆነ እኔ በየአመቱ ገንዘቡ ባሻሸርፍ እጅ ነው ያለው በየአመቱ ዘካታ ወጣለው ለምን ምክንያቱም በባሻሸርፍ እጅ ያለው በባንክ እንዳለው ቁጥረው አሉ ምክንያቱም ኤቭሪ ታይም ለምሳሌ ካርት ካለ አንተ በመንገድ ይሄድክ በባንክ ሳብ ታርጋለህ አይደለም አሁን ደግሞ ባሻሸርፍ በጣም ታማኝ ስለሆነ በአይ ደቂቃ ማንኛውም ቀን ሄጀ ገንዘቤ ብለው ቀጥታ አውጥቶ ነው የሚሰጠኝ እና በሱ እጅ ያለና በባንክ ያለው አንድ ነው ይህ በየአመቱ ዘካት አወጣበታለሁ እሺ ወደ አቡ አኒስ ነይድ አቡ አኒስ ገንዘብ ይስጠኝ እሺ ነገ ከነገ ወዲያ አንድ አመት አለፈ እንዴ ምንድነው 10,000 ብር የምትለው አንተ 7,000 ዶላር እኮ ነው የሰጠኸኝ አረ አይደለም ነው አይደለም ሙጉት ትክርክር እንመጣለን እሺ እሺ 7,000 ዶላር ሲሆን አላህ ሶስት ሺ በኋላ የውም አልቂያማ እንታሰብበታለን እሺ ሰባት ሺ ደግሞ ነገ ከነገ ወዲያ ነገ ከነገ ወዲያ አምስት አመት አለፈ ሀዳ ይሰማ ኢንሳን ሙማጠል ክዳተኛና በጣም ታማኝነት የሌለው ሰው ስለሆነ ይህ ገንዘብ ዘካት አይወጣበትም በእጅ ላይ ሲያርፍ ብቻ የአንድ አመት ታወጣለህ እሺ ከአቡ አኒስ ያለው ገንዘብ በእጄ እንጂ ይስጠኝ አይስጠኝ ያላወቅኩት ለምን በየአመቱ ዘካት አወጣለሁ ግልጽ ነው እስቲ ያው በሉኝ አው ነው በሉኝ ይሄን አሁን ያልኩት ግልጽ ነው ወይ እሺ በጣም ግልጽ ነው አልহামዱሊላህ طيب ከዛ ቀጥሎ የመጨረሻው እንግዲህ የመጨረሻው ልንገራችሁ من مات وعليه ዘካ ዘካት ሳይወጣ ከገንዘቡ የሞተ ሰው من ترقوا الله وجب إخراج الزكاة من تركته ولا تسقط بموته مجمّريا هدا تشوبك أبر ستدفنوت تمرسونا جنزبون سبسب بارقا تشوبان ربوتا سكموتوت زكاة هاوطا ألاوطا ترقا قطو كالاوطا زكاة كهل بفيت زكاة ناوطا لن قطلن انتنو كالي እዳ ካለው እዳና ዘካት እናወጣለን ምክንያቱም ዘካቱ የአላህ እዳ ነው ከዛ እዳው ደግሞ የሰው እዳ ደግሞ የሰው እዳ ነው ሁለቱም እናወጣለን አለበለዚያ ኸራ ሙተዋክፎ ተውባክ ሙተዋል አይባልም طيب وهو قول عطاء والحسن والزهري ونعم وقتادة ومالك والشافعي واحمد واسحاق وابي ثور يعني بزو علماء የደገፉት ነገር ይህ ነገር ነው ስለዚህ እናወጣበታለን ገንዘቡ ልክ እንዳለ ነው እናስበው እና ቢሞትም ዘካት እናወጣበታለን ከዛ ዘካቱ ጸዳ እንላለን ዘካት ሲወጣበት ገንዘቡ ጸዳ ከዛ ቀጥሎ የሰው ብድር ካለት ደግሞ ብድር እንከፍለታለን ገንዘቡ ጸዳ ብለን ወስያ ካለው ደሞ እና ያለን ሶስት ነገር ነው የሚሆነው ወንድሞች ዘካት እንከፍላለን እዳ ካለው እንከፍላለን ወስያ ካለው ደሞ ወስያው ምን ይላል አንድ ሶስተኛ ገንዘቤ ለሰደቃ አድርጋችሁ ወደ ቀብሪ አሳልፉልኝ ካለ ወስያው ደሞ ይወጣው አንድ ሶስተኛ ከዛ በኋላ የተቀረ ገንዘብ ለወራሾቹ ይሆናል እንላለን እሺ እና ወነቴ ነው ዛሬ የገባው የዘካት ነገር በደንብ ከገባችሁ አልহামዱሊላህ ካልገባችሁ ደሞ በጥያቀና በመልስ አሁን ግዜ ሳይልፍ በጥያቀና በመልስ ልናብራራው እንችላለን ከዛ ቀጥሎ ደሞ ነገ ከነጎዲያ ይሄን ሲዲ የዛሬ አውዲዮ ካሁን ሲናገሩ ነበር ባረከላሁ ፊ እና የዘካን ገንዘብ ስጦታ ለመስጠት ይቻላል ወይ በዘካ ገንዘብ ይሄ ነበር ጥያቄ ኢንሻአላህ ንሰማ ከሆነ እህቴ መልሱ ነው ምክንያቱም አላህ ለስምንት ሰዎች ብለዋል በቃ ዘካቱ ምንም የሰው እጅ አይገባበትም للمساكين والفقراء እነዚህ ሁለት ናቸው والعاملين عليها يعني النزاب زكاه የሚሰሩ ሰዎች ናቸው والغارمين بعد ادانه وفي سبيل الله الجهاد في سبيل الله ያለ ነው وابن السبيل تسافاري نو تمام والنزي باريا وش دمو عند باريا المكاتبين يبالالو ويمو في الرقاب يبالالو عند باريا يعني جنزب كسطهو انغتون نصايم ياوت ابت جنزب كالو نصاي هونال اندزي مساسلو ناتشو انا لسطوتا ما دي انكون لسطوتا ለሰደቃ ማይሆንም እንኳን ለስጦታ ለሰደቃም ልትሰጪ አትችልም ስለዚህ ስጦታ ከኪስሽ እሺ ዘካት ደሞ የአላህ ገንዘብ ኦኬ ማይክ ፍሪ ማንጥቀይ ሆን በዛ ዘካን አይታየ እንትና ዘካውታ አንለው ግን ያላወጣበት ምክንያቱ ማለት ነው በመሰሰት ከሆነ አላህ Subhanahu Wa Ta'ala አይጠይቀው በልቦ ያለውን እንግዲህ የሚያቀው አላህ ነው ያው ሰዎች ግን ያው መጥፋቱን ነው እኛ የምናቀው አውጣ ተብሎ ላይባል ይችላል ምክንያቱም ንብረቱ ተጠፍቶበታልና አላህ Subhanahu Wa Ta'ala ከዚህ ጥያቄ ያድነዋል ወይ በልቦ ያለው አልሰጥም ብለው ከወሰነ ማለት ነው ይሄን ቢያብራሩልኝ ሰላም አለይኩም አው አንድ ሰው ለምሳሌ 100 ሺህ ዶላር አለው ንበል እንደ ምሳሌ ነው ምሳሌ ብዙ እንትን አታኩራቸው አትይት ለምሳሌ ነው ምለው 100 ሺህ ዶላር አለው ሰውየው ዘካት ሊያወጣን ያ የለውም እንደውም አላወጣም ይያለ ነው በዚህ መሐከል መጥተና 100 ሺህ ዶላር እሳት አቃጠለው ወይም ሌባ ሰረቀው እንደዚህ በዘካት ያስበዋል አላህ ጥሩ ጥያቄ ነው ጠይቃችሁ በዘካት ምክንያቱም ሚያ የለውም አስለን ባይ ሰረቀም ወይም እሳት ባይቃጠልም ዘካት አያወጣም ስለዚህ እንዳላወጣ ነው የምታስበው እንጂ አንድ ሰው አልሰግድም ይሄን አመት አልሰግድም ብሎ ኒያ ካደረገ ከዛ በኋላ ግማሽ አመት ሲሄድ ሞተ ሰውየው እና ምንድነው የኒያ ጉዳይ በጣም እንትን ነው ምንድነው በመሐከል ያልነው فرارًا من الزكاة العالم كزكاة ليشش ብሎ يعني عند امت ساي مولاو عند ورسي قرو غنزبو كا كقنسو علالنم يقطال انجي كحلو غنزب اوطا نو منلو مكنياتوم كزكاه لي شش بلو نو ياغودلو سلازي اهتي نور جنة او الله حسبو علنجي كنچ الرسول زكاه لا وطام بلون يا كادرغ نعم مايك فري السلام عليكم ورحمة الله وبركاته يعني تياكي أستاذ سمع إن شاء الله يعني تياكي بزكاة لينا وقدم تياكي نعمل سلاب عربوت لي عند سو زكاة كالاوتا مجمرين مكرال كزا تنو بروسسو تدرقو كأم بكالة ودم قدل درسال إن هنا قر تدرقو الوي بدرقو زي أهون سي تدرقنا وي يتا قر تدرقو سعودية تدرقنا ويس تدرقو ይሄን ነገር አይቻላቅም ብዬ ነው በህወቴ ዘካ ማጣ ሀብታም ሲገደል አይቻላቅም እና ይሄ ነገር እየተደረገ ነው ወይ እንዲገጹልኝ ቢሆን ነው ወይ እና የአኺራ የሚቀጣው የዘንዶ የአባቡ ሁሉ ሳይበቃውም አኺራ ላይ እንደዚህ ይገደላል እና ግን አይቻላቅም ኤኒዌይ እና እንዲያስረዱ ቢሆን ሰላም አለይኩም የአኺራ ቁጣት አይበቃውም ወይ ነው እህቴ በጣም እንትን ነው መጠየቅህ ጥሩ ነው ላኪን ነገሩ ግን በጣም የተሳሳተ ነገር ነው ምክንያቱም አው አይተሻታቅም ሁሉ ነገር ያላየ ነው ግን ከኪታብና ከቁርአን ከሐዲስና አንሳው ማለት አይደለም እና ወነቴ ነው እንዲያውም በጣም ቆንጆ ጥያቄ ነው የጠየቅሽው ምክንያቱም ለሌላ ሰው ማብራሪያ ይሆናል ወንድሞች አንድ ትልቅ ነጥብ ወሰዱ በቁርአን ያለ ነገር ካልተሰራበት የለም ለማለት እንችላለን ለምሳሌ ልስጣችሁ የማይሰግድ ሰው ካፍር ነው ብለናል እሺ ካፍር ብለን ፍርድ ከሰጠነው ደግሞ አይታጠብም ከሞተ አይከፈንም አንሰግድለትም አይወርስም አይወረስም አላህ ይርሐሙ አንልም ምክንያቱም ካፍር ስለሆነ ግን ሰምታችሁ ታቃላችሁ ወይ አንዱ የማይሰግድ ጨርሶ ይህ አይሰግድም ነበር ብለው ይህን حكم ይህን ፍርድ የሰጡበት ሰምታችሁ ታቃላችሁ ላ በሰሃባ ጊዜ ግን ነበር ለምሳሌ እጅ የተቆረጠ አለ በሰሃባ እጅ የተቆረጠ ብዙ አሉ ዚና አድርገው ጉድጓድ ተቆፍረው በድንጋይ የተገደሉ አሉ ሰማንያ ጀልዳ መግረፍት ባላንጋ የተገረፉ አሉ መቶ መግረፍት ይወሰዱ አሉ ጠቅላላ በነቢያችን ጊዜና በሰሃባ ጊዜ ይህ ሁሉ አሁን ስንለው የቆየ ነው ለምሳሌ የዘካት ነገር ነቢያችን ከሞቱ በኋላ እነዛ አረቦች አንዳንድ አረቦች ምናሉ አንሰጥም ዘካት አሉ ለምን ኸላስ ነቢያችን ሞቱ ዘካቱ ከሳቸው ጋር ይሞት አሉ ተዋላቸው ሰይድና አቡበክር ስዲቅ አንሰጥም አሉ ከወነ ጀይሸን ሰይድና አቡበክር ስዲቅ ወታደር አዘጋጁና በልዋቸው ብሎ 40,000 ሰው ነው የሞተ እዛ ጊዜ ጦርነት ተነሳ ከዛ ቀጥሎ ደግሞ ከፈሩ ዘካት አንሰጥም አሉ ወደ ሽርክ ውስጥ ገቡ ከዛ በኋላ ጦርነት ተከሰተ 40,000 የሚያህል ሰው ነው የሞተው ከዛ ምን አለ ሰይድና ዑመር ሰይድና አቡበክር ስዲቅ ዘካትና ሰላት ለይቶ ያየ የኔ ጠላት ነው አለ ዘካትና ሰላት ሁለቱም ምሰሶ ስለሆኑ አንድ ነገር አለይ ማለትና ገደላቸው ስለዚህ ተቅላላ በአላህ ቁርአን የወረደና በሱነት ነብይ ሰለላሁ ዐለይሂ ወሰለም የተረጋገጠለት ህኩም ሸርዒ መደረግ አለበት طيب ሰው ካላደረገበት እንግዲህ ካልሰራበት በከዲኑ ይውጣ አይባልም ወይም በዲኑ የለም አይባልም ወይም ደግሞ አሁን እንዳለችው እህቴ የአኺራ ቅጣት አይበቃውም እንዴት ይበቃዋል የሚበቃው ከሆነ እኮ አላህ ያውቃል እኮ እና ይሄ ነገር አይ እንትን ህጉ አይወርድም ነበር አላህ ሱብሃነ ተዓላ خلاص باخيرا اني الناس نغنانيالن بلو زميل نبر لا لكن بالدنيا قطاتي وسدال لمثال اني لنغرش اهون ليلى مثال استش اغليكو زين زينات ارغالچ بلو عند سو بهاميتا انسات كالچ ويم كاله فردو مندنو 80 جلدا يجلدال ادلم طيب 80 جلدا تجلدو سمت الشاق يالش لا لكن يقولش بالقران قچ يالو اسو نغر نو اسو نغر نو بالقران بسوره النور يتقرصو عند سو اغلي شرموطانهچ اغلي زينت ارغالچ منا من ياله اربع مسكر كلا متا 80 جلد جلدوت يلا غير يتجلد على ينم انداوم بزي يتكسس سوون بزو على ينم ስለዚህ ወንድሞችና እህቶች ቁርአን የወረደው እስከ ቂያማ ቀን ልንሰራበት ነው የነቢያችን ሐዲስ የተሰፈረው እስከ ቂያማ ቀን ልንሰራበት ነው አልተሰራበት ማለት የለም ማለት አይደለም እንግዲህ ተቃላችሁ উመት መሐመድ ምን ሙሲባ እንደወረደባት ቁርአን ጀርባችን ሰጠን ለዚህ ነው እንግዲህ በሱሪያ በሉብናን በሶማል በአፍጋኒስታን በሱዳን በየመሳሰሉ አገሮች ስላም ብቻ ሲገረፉ ታያላችሁ አይደለም ለምን ከአላህ ተጣልተናል ከቁርአኑ ተጣልተናል ጀርባችን የሰጠረው ለዚህ ለቁርአንና ለሐዲስ خلاص አላህ ደሞ ስራው እየሰራ ነው ስለዚህ ወለቴ ነው አይሰራበትም ማለት አልተሰራበትም ማለት የለም ማለት አይደለም ወይም እንሰርዘው ማለት አይደለም እህታችን እንደዚህ ማለት አይደለም ላኪን እሷ ተደንቃ ባድናቆት ነው የምትጠይቀው ያለችው ነው ጥያቄው በጣም ቆንጆ ነው ስለዚህ እኔ ልንገራችሁ ማንኛውም ሰው በእጄ ያሰለመ ሰው ይህን ቃል ሳልለው አልሸኘው ምንድነው መሰለሽ ለምሳሌ ባለፈው ሳምንት በአንድ ቦታ ሄደን አንዲት አሰለመች እና ምን አልኳት ምክር ልስጥሽ አልኳት አው ምክሩ ሁለት ምክር ልስጥሽ አልኳት አንደኛው 1500 ሚሊዮን ሙስሊም አሉ አው አስተውሳለሁ በእንትን ነው ጣይፍ እኔና ሼክ አህመድ ሙሳ ሁለታችን እዛ መሐደራ ነበርና በመሐከሉ አንዱ አሰለመች والله ደስ አለኝ والله አሽሃዱ አላ ኢላሃ ኢያልን በቃ አሰለመች እና ሁለት ምክር ልስጥሽ አልኳት አንደኛው ምክር ምንድነው 1500 ሚሊዮን ሙስሊም አለ የሚባለው አሁን ሁሉም እስልምናን አይወክሉም አልኳት ምክንያቱም ልታይ ነች እስላም ሲሰክሩ ዝሙት ሲያደርጉ ሲ በደብነት ሲሰሩ ያኔ ዲን በዲኑ ሲጫውቱ ታያለች አረ የነው እስልምና እንደ ብላ ወደ ሃይማኖት ልትመለስ ነው ስለዚህ ልብ በይ አልኳት እኔም ቢሆን ቃዲም ቢሆን የፈለገውን ሰው እስልምናን ወክሎ አይቀርብም ምክንያቱም እስልምናው በቁርአንና በሐዲስ ነው ያለው እሱን ተመልከች እንጂ እኛ እንዳትመልከት ያልኳት ደስ አላት ሁለተኛ አልኳት አላህ ሱብሃነሁ ወተዓላ አሁን ወደ እስልምና ገብተሻል አይደለም አሁን ምናልባት ነው ምልሽ አልኳት እርግጠኛ አይደለም ግን ያላህ ነገር እርግጠኛ ለማለት አይቻልም እና በላ ሪያው ሊፈትንሽ ይችላል አላህ ትክክለኛው እስልምናሽ ትክክለኛ ነው ከልብ ነው ከአንገድ በላይ ነው ለማሳው ለማወቅ ممكن ትታመያለሽ ممكن ገንዘብሽ ይጠፋል ممكن ስራ አታገኝም አሁን ምንድነው ምትዩ በደንብ ኢማኑ በልብሽ ከተከሰተ አላሁ አክበር እስልምና ከገባ እንደዚህ እንደዚህ መጣ ያላህ ኢብቲላ ነው ያላህ ፈተና ነው ምንም አይደለም ምን አለበት እኔ እኮ ዲኑ እንኳን ያዝኩ እንጂ የፈለገውን ይምጣ ብለሽ ቀጥ ትያለሽ ላኪን አንዳንዶቹ በጃሂልያ እንደሚያርጉት በነቢያችን ሳሰለም ጊዜ ካሰለሙ ልጅቷ ወይም ሚስቱ መውለድ ካቃታት ወይም ወንድ የሚጠብቀው የነበረ ልጃገረድ ብቻ ከወለደች አረ እስልምና ደግሞ እዚህ ከገባው እኮ አልጣመኝም እኮ ይህ ወደ እስልምና ስገባ እኮ ከፋኝ እኮ ብለው ከእስልምና ይወጡ ነበር ስለዚህ ልብ በይ እህቴ አልኳት ያኔ ለምሳሌ ወንድሞችሽ አባትሽ እናትሽ ሊሰድቡሽ ነው ሊጠሉሽ ነው እንዲያውም ሙምኪን እስከ መግደል ድረስም ሊደርሱ ይችላሉ ከዛ በኋላ ሙምኪን አላህ ሱብሃነሁ ወተዓላ ቀጭ ያደርገሻል ጥሩ ስራ የነበርሽው ያስወጡሻል طيب እንደገና ደግሞ ትንሽ ደግሞ በሰውነትሽ ደግሞ ታሚያለሽ ትታሚያለሽ ይህ ሁሉ የአላህ ፈተና መሆኑ እወቅና በእስልምና እንዳታጭብንትን እንዳትቆጪ ያልኳት ማለት ነው ስለዚህ ወንድሞቼና እህቶች በእኛ በስራ ካላየነው በቁርአን የለም ወይም እንደዚህ አንበልሽ ማይክ ፍሪ ይሰማል ያ ጀማ ኡስታዝ እዚህ የተጻፈ ጥያቄ ላነብ ፈልጌ ነው አንድ ሰው የጠየቀው ነው የሰው ነገር የጠያቂውም ኒክኔሙ የሰው ነገር ነው የሚጠይቀው ጥያቄ ቤተሰቦቼ መውሊድ በጣም ያከብራሉ እና ግን የተራበ እያበሉ እያጠጡ ይሄ ክልክል ነው ወይ ብሎ ነው የሚጠይቀው ትክክል ነው የሰው ነገር ቤተሰቦቼ መውሊድ ያደርጋሉ እንደገና ምስኪን ያበላሉ ጥያቄው እንዲስተካከል እንዲስተካከል ፈልጋለሁ በመውሊዱ ቀን ነው ምስኪን የሚያበሉት ወይስ መውሊድ ያደርጋሉ በሌላ ቀን ደግሞ ጀመረ ኡስታዝ እዚህ ላይ ያረዱትን ለምስኪን አብልተው ሰለዋት ያረጋሉ ይሄ ክልክል ነው ወይ ማይክ ፍሪ ኡስታዝ እሺ እንደዚህ ከሆነ ጥያቄው ወደ እውነት እንመለስና እንኳን ምንዳቸው እንዲከፍላቸው አጅር እንዲከፍላቸው በል ወንጀል ነው የሚጽፍላቸው አላህ ሸክ ኢብራሂም እኮ በጣም ጨክነዋል እንዳትሉኝ ከሸርዑና ከህግና ከደንቡ አንዲት ሴንቲሜትር ለቀቅ ማለት አይገባም መውሊድ ቢድዓ ነው ከቢድዓ የሚገኘው አጅር የለም سيدنا ترو شيخنا الشيخ محمد صالح بن تيمين من قالو بدعه نغر قالو بياسلك اسم خضوع ان خشوع بيسطهم متنانسم بيسطهم انداوم بدعو يادرك بتام بتالقسمنا دس بيلهم كذا قتلوا من قالو بدعه ميارغو سو بهولت كف انكون اياييه نو بسماي بيبر بدعو چلما نو بدعو اجر يميسط بدع علم بل ونجل ونجلني هنا هم تقربوا سلازي يادرغوت درغيت ستت نو اره يرابو سو سلا بلان نعم يبل يرابو سو نو يابلاچوت كن نياچو بدع نو يموليد بلاچو نو يادرغاشو علم سلازي ونتي نو لنغراچو يفلغون عالم طيقونا እና በቢድዓ የሚመጣ አጅር የለም ከፈለጉ መውሊድን ያድርጉ ይጨፍሩ እንደፈለጉ ያርጉ 5 6 ቀን ካለፈ በኋላ ለምስኪን ብለው በንያ ምስኪን ያበሉ አላህ ይቀበልላቸዋል ላኪን መውሊድ አድርገው በሬት አርደው በማር ወለላ መጥተው በለው ጭበሉ ጠጡ ግድብ ያመጡ ጫት አመጡ ጨፈሩ ጠቅላላ ይሄን ሁሉ الله سبحانه وتعالى بفيتاته نوم يتلو سلزي البدعة كلها ضلال كل بدعة ضلالة وكل ضلالة في النار قالوا نبيه صلى الله عليه وسلم نا هتي ويموندمي يهن قر بيتوت نوتر وما يكفري سلام فور اول مايك